ሲባል እኔ አውቅም ረህወል መህፉዝ ላይ ጽፌው ኢላ ፊ ኪታብ መጽሐፍ ውስጥ የተጻፈ ቢሆን እንጂ እኔ ዘንድ የታወቀ ቢሆን እንጂ ዱንያም ላይ ሆነ በነፍሶቻችሁ ላይ ችግርና መከራ በምንም መልኩ አይነካችሁም ይላል። ኢላ ፊ ኪታብ ሚን ቀብል አን ነብረአሃ ያችን ነፍስ ከመፍጠራችን በስተፊት ምድርን ወደ መኖር ወይም ደግሞ ምድርን ከመገንባታችን በስተፊት ለህወል መህፉዝ ላይ ተጽፎ ከዛ በኋላ ታይም ሰዓትና ቀኑን እየጠበቀ ቢከሰት እንጂ እኛም ማናቀው ለህወል መህፉዝ ላይ ያልተጻፈ አንዲትም ችግር መከራ ዱንያንም ሆነ እናንተን አትነካችሁም ባውቀው እንጂ ነው ይላል። ኢነዛሊካ ይሄ ነገር እኮ ይላል ቃል አላህ ይሲር በአላህ ላይ ጀርና ቀላል ይላል። ምን ማለት እናንተን ከመፍጠራችን በስተፊት الاحوال المحفوظه يا سفرنا يونه تجرنا مكرا من جبناكم زاري لي يالهو تجرنا مكرا قال اني كان يجتني نبل يجتني تجر مكرا قال انتم ما انتم اسك زاري يجتماچو ودفيت يجتماچو تجرنا مكرا قال الله من يارنا ما يصيبكم في انفسكم من مصيبه الا في كتاب የትኛውም ችግር ነው መከራ ይግጠማችሁ እኔ ዘንድ መጽሐፍ ውስጥ የተመዘገበና የተጻፈ ቢሆን እንጂ አንዲት ነገር የለችም ሳይጻፍ እኔ ዘንድ ዕውቅና ሳይሰጠው የሚገጥማችሁ ችግር መከራ እንደሌለ ይወቁታል። ይሄዶ እነዛንታ ወንጌታ እኮ አላህ ይስጥ በአላህ ላይ ደርና ቀላል ይላል። እናንተን ከመፍጠራችሁ በስተፊት ስለእናንተ ነፍስ አውቃ ዱንያ ላይ ስለሚገጥማችሁ ችግርና መከራ ተረድተን ስናበቃ መጻፋችን የተካበደ ነገር እንዳይመስላችሁ በጣም ቀላል መስሎችሁ ነው ተረዱን ነው። ከዚህ አያት የምንረዳው እኛን የፈጠረን እኛ እንድንገዛ የሚጋብዘን አምላክ ዕልሙ ገደብ የለውም ማለት ነው። ጥልቅ እውቀት ያለው አምላክ ነው። የሰው ልጆችን ከመፍጠሩ በስተፊት ምድርን ከመገንባቷ በስተፊት ዛሬ አይታችኋል አረቡ ዓለም ላይ ሱራ ላይ ይሁን ያለ ነገር ያያያችሁ ነው። ቱርክ ላይ ይሁን ያለ ነገር ያያያችሁ ነው። ግብጽ ላይ ይሁን ያለ ነገር ያያያችሁ ነው። ፍልስጤም ላይ ይሁን ያለ የተለያየ የዓለማችን ክፍል ላይ የተከሰቱ ያሉ ከባባድ ችግርና መከራዎች አላህ ጀለ ወዓላ ምድር ላይ አይከሰቱም። ምድርን አይነኳትም በነፍሳችሁ ይሁን ከናንተ ውስጥ ያለው ምድር ገጽ አይነካው ኢላ ፊ ኪታብ ሚን ቀብሊ አን ነብራአሃ እኛ ከመጻፋችን ላ ያሰፈርነው ቢሆን እንጂ ዝም ብሎ ድንገት እኛ ሳናቀው የሚከሰት አንድም ነገር የለም ነው ይላል አላህ ጀለ ወዓላ። ከዚህ በመነሳት የአላህ ጀለ ወዓላ እውቀት ጥልቅ እንደሆነ ከአላህ ዕልም የሚደበቅ ምንም አይነት ሰላም አለይኩም ሰማለሁ። ኦኬ እና ከዛም ለውኸይ እኔ ሳላውቀው አልአህዋል መህፉዝ ላይ ሳይከተብ ምድር ገጽ ላይ የሚፈጠር ምንም ነገር የለም ወቁት። እኔ ማለት ሁሉ ነዋቂ፣ እኔ ማለት ነገሮች ከመከሰታቸው በፊት አስቀድሜ የማውቅ፣ በነፍሶቻችሁም ላይ ይሁን ሌላው ዓለም ገጽታም ላይ ይሁን የሚፈጠሩ ነገሮች ሁሉ አውቃቸው ለአህዋል መህፉዝ አስፍራቸው ታይማቸውን እየጠበቁ ከኔ ዕልም ያልተሸሸጉ ሆኖ ነው የሚከሰቱ። ይሄ ደግሞ ነገሮችን አስቀድሞ መጻፍ፣ ነገሮች ከመከሰታቸው ፊት ቀድሞ ለአህዋል መህፉዝ ላይ ማስፈሩና ማስቀመጡ ከባድ እንዳይመስላችሁ ነዳሪካ አላህ ይስይላ ይህ በአላህ ላይ ቀላልና ገር እንደሆነ ተረዱ ይችላል። እንት ወንድሞች ለምን ይሁን አላህ ነገሮች ከመከሰታቸው በፊት ቀድሞ መጻፍ ያስፈልገው? አንደኛ ሁሉን አዋቂ ነገሮች ከመከሰታቸው በስተፊት አውቆ ተረድቶ ሲያበቃ አልአህዋል መህፉዝ ላይ አስፍሮ የመቀመጡ ምስጢር እጅግ አዋቂ ከሱ ዕልም ከሱ እውቀት ውጪ ምንም ነገር እንደሌለ ያስተምራል። በእንትና ደግሞ ቀጥሎ ነገር ማለት لكي لا تأسوا على تسفى عندك قرطوال لكي لا سبانو أثبت وكتب ذلك كي لا تحزنوا على ما فاتكم من نعيم الدنيا الدنيا لاي مثل أيضا مدر الشارج مثل أيضا الكامل مدر الشارج أوكي نزيل دمو تشكرنا مكراتكم ما يندم يتاوك إن الله مدريك مكستاته أسكدوا مصافوا لكي لا تأسوا تصفى عندك قرطنا هذا نست عندك قرطنا على ما فاتكم بعملك أتشوف نجر لاي تصفان لا تقرؤنا أن لا تزن بجنو ولا تفرحوا جنبري اللي فدستانا فانت أزي أوستن أن لا تزن بجنو بما أتاكم الله بسيط أتشوف نجر جنبري اللي فدستان أن لا تدستكم بزيو نعملت أتشوف سباتشم كالو وين يعملت أن لا تشوف هزمنا كازوس أن لا تقرؤ ነገሮችን ሁሉ አስቀድሜ ጽፌ የምታገኙ ጸጋም ይሁን የሚገጥማችሁ ችግርና መከራ በአላህ ዒልም አልአዘሊ ውስጥ ጥንታዊ በሆነ ዒልም ውስጥ የተካተተ ነገር እንደሆነ ከተረዳችሁ ይሄማ አላህ አውቆ ወስኖ ቀድሮ የሚከሰትብኝ ነገር ነው። ኦኬ የሚከሰት ነገር እንጂ ድንገት ይሆነ ከዚህ በኋላ ህይወትን የሚያጨልም አይደለም። አላህ ዘንድ ከዚህ ውጭ የተሻሩ ጅብጥሩና መልካም ውሳኔዎች እንዳሉ አውቃለሁ ብላችሁ እንድትጽናኑ ነው አለ። ኦኬ ስለዚህ በህይወታችሁ የገጠማችሁ ችግርና መከራ እያስባችሁ እንድትጽጽፉ አላህ ይፈልጋል። ተከስቷል በዕልምና ተከስቷል በቀደርና ተከስቷል አላህ ጀለ ወዐላ እልህ ወልመክፉራ ያሰፈረው አንዱ ህይወት ታሪካችሁ ነው። ተከስቶ ያልፋል። አዘንና ተካዘ ውስጥ መግባ ሳይሆን አላህ ጀለ ወዐላ ሌላ የማመጣው መልካም ነገር ተጠበቅ ተገብ እንደሆነ ሊያስተምራችሁ ፈልጎ ነው ይላል። ስለዚህ አላህ የሚሰጠን ጸጋዎች ሁሉ ድንገት ከሰዎች መካከል ተመርጠን ምናምን ሳይሆን ቀደም ሲል አላህ ጀለ ወዐላ በምድር መጥተን የምናገኛቸው መልካም ነገር ጽፎ አስቀምጦ ያንን የቆጠረን እንደሚሰጠን ከተረዳን ከመጠን በላይ የምደሰት ምንባርክ አይገባም። ይሄ ተገቢ አይደለም። በእናንተ እኔ ቀደም ሲል አውቄ የከተብኩላችሁ እንጂ እናንተ እንዳዲስ በጉልበታችሁ በእውቀታችሁ በጥረታችሁ ያገኛችሁት ከመጠን በላይ ተደስታችሁ መስመር የተወጡበት የሚገባ ነጥብ አይደለም ሲል አላህ ጀለ ወዐላ ጉዳዩን ቆም ብለን እንድናይና የአላህን ቅራና ቀብር ወልውሳኔን እንድናከብርና እንድንቀበል ومجابزنا أولاً والله الله أكو لا يحب أي ود كل مختال كل مختال كأور برميانا مختال ورد كنبوت أراكي مالكو وندمو كنبوت أراكي مالكو مختال برميانا مالكو فخور برميانا مختال دمو كراتي مالكو والله الله لا يحب أود كل مختار كرات من المفخور برا من المفخور سنبين أن تبقى ستاة أبدا داني ببيبتي بأوقتي دان سرا دان نفا دان بكل براكة براسات كسانات فرى كرا فرى تأبو فرى برا وبراسات كنتاتشو بألله السامي الله جل وعلا بأمر العزم يكتب من المنادر براكتشو በአምላክ ጸጋ በአምላክ ስጦታ እንድትደነቁና እንድትደሰቱ እንጂ ራሳችሁ በኃይላችሁ እንዳልመስላችሁ ግራና ትዕቢት ውስጥ እንድትገቡ ስላልተፈለገ ነው። አላህ ጀለ ወዐላ ምድር ላይ ልብሶቻችን ላይ የሚከሰተው ነገር ሁሉ ተለፈል ሁላ ጽፍ ነበር ማለት በአላህ ቀዳና ቀብር አማችሁ የሚገጥማችሁ ችግር ተጻፋ የሚገጥማችሁ መልካም ነገር ደግሞ አላህ ጀለ ወዐላ ዘንድ በተጻፈው እናውቃችሁ ከረብ ዓለሚን ጋር መልካም ግንኙነት እንድትፈጥሩ ስለተፈቀደ ነው። ولا تفرحوا بما آتاكم ولكن لا تبتغوا بما آتاكم الله من زهرة الدنيا ونعيمها. الله جل وعلا دنيا لا تتلالي عن تصدقاتكم ونعمتكم ستواتكم الله ستواتكم صدقا برا تبيت كرات وستنبت بني አልፈረድም። በአላህ ውሳኔ በአላህ ቀዳና ቀደር እንዳገኛችሁት አስባችሁ አላህ ልታመሰግኑ እንጂ እንድትኮሩና እንድትገረሩ እንድትፎክሩ አይፈልግም። ወለማ ተፍሲር ነው ያመሰላችሁ። ወልሙራዱ بالحزن الحزن الذي يوجب الخلق وبالفرح الفرح الذي يرسل أشر البطر. ولهذا قال ابن عباس ليس من أحد إلا وهو يحزن ويفرح ولكن المؤمن يجعل مصيبته شبرا وغنيمته شكرا. الله يقول علماء التفسير والمراد بالحزن الحزن الذي يوجب الخلق. አላህ ወደረማዩ ወደታች ላይ ይደፋች ችግርና መከራ ቀደም ሲል ጽፌ ነበር ሲል ቀደም ሲል ወስኜ ነበር ሲል ሰዎች ምን እንዳልመፈለገው አላህ ሁሉን አቅም በዚህ ሰዓት በዚህ ወቅት እንዲህ አይነት ችግርና መከራ እንደሚገጥም አውቆ ጽፎት ነበር። ስለዚህ በህይወቱ የተከሰተው አላህ የሚያውቀው ነገር ነው ብሎ ምን ያደርጋል? ወጃአሉ ሀዘ ልሑዝን ሀዘ ልሙሲባ ሰብረን የአላህ ውሳኔ የአላህ ቀባእ ነው። ይሄ ነገር የተከሰተብን በዕልምላህ ነው ብሎ ተቀብሎ ሲያብቃ ምን ያደርጋል? ወጃአሉ ሀዘ ልሙሲባ ሰብረን ትዕግስት ይላበሳል። የአላህን ውሳኔ ለመቀበል ራሱን ያዘጋጃል። ይህን ጊዜ በገጠመ ችግር ነው ይመከራል። ሀዘንና ትካዝ ውስጥ ገብቶ ተስፋ ከመቁረጥ ይልቅ ምን አደርጋል? ሰብሮ አላሁ ጀለ ወዓላ የሚሰጠን ሳቢሮችን ምንዳ ለመቀበል ራሱን ያዘጋጃል ማለት ነው። ተስፋ መቁረጥ ውስጥ ሲገባ አስተዋለ። ምክንያቱም የአላህን ውሳኔ አምኖ የሚቀበል መልካም ባሪያ ነውና ማለት ነው። ደስታ ወላ ተፍርሑ ማዕታፍ እንደሆነ ማለት ያለ ለማ ተፍሲር ወልቅብል ፈርሕ الفرح الذي يورث الأشر والبطر. فرح لم يتبعني بمثال سويت الله علم ست أشعر الله بنزل ست أشعر الله بنزل ست أشعر الله زني ست أشعر وثلاثي مبراني سبداني بان مبرتي ست أشعر لم يبر ست أشعر بجلوة أشعر بحيلة أشعر بزمودي برنكتي إياني بفكروا مبرروا ودكرات أرميس بالزفقوا كبابي أهل المليون مبريا بنياتشهو بقضاء الله وقدره بالله فبنا والسانة ستاة شابنا شتنجي بنا انت بلوة مدال هنا تكاملتي مبرر مقرات من قبارر اي جباتهم والله والسانة اما تكون الكبرياء اللباتش ومن من اكتنوا يا الزيلان عبد الله بن عباس ومن هالسرع اسم الكتنوان ليس من احد الا وهو يحزن ويفرح عنده ችግርና መከራ ሲገጥመው ቢያዝንና ቢደሰት እንጂ ይላል። ችግር ሲገጥመው ሁሉም ሰው ይደሰታል። ይቅርታ፣ ችግር ሲገጥመው ሁሉም ሰው ያደርጋል፣ ያዝናል፣ ይተክዛል። ሙእሚን ካልሆነ አላህ ማፈራ ደግሞ ሁሉ በገጠመው ችግርና መከራ ምክንያት ከአላህ ጋር ይጋጫል። ተበሳጭቶ ተማሮ ሌላ አይነት ሰው ውስጥ ይገባል። እንደዛ ደግሞ መልካም ነገር ሲገጥም ሰው ሁሉ ይደሰታል። በአላህ ዘንድ ወዓለ በአባው ማን ሰዎች ደግሞ የገጠማቸው መልካም ነገር ወደ ኩራ ወደ ትዕቢት ወደ ጉራ ሌላም ወደ ምናቅ ጋብዛቸውና አላህን ያደረገልኝ የሚለው ነገር አንቅረው ትገታል። በዚህም መስመር ይሰታል ብሏል አብዱላህ አባት። ወላኪነ ልሙእሚን አለ፣ ነገር ግን አንድ ሰው ትክክለኛ ሙእሚን ሲሆን አለ የጃአሉ ሙሲበተሁ ስብራ እሱ ትክክለኛ ሙእሚን ሲሆን የሚገጥመው ችግርና መከራ የትዕግስት አካል አድርጓል። ችግር ገጠመው ትዕግስት አስተምሮት ያልፋል። ኦኬ። ወገኒመተሁ ሹክራ አላህ የሚሰጥ የተለያየ አይነት ገኒማ ጥቅማ ጥቅም ካለ ምድራዊ ጸጋ ካለ ያንን ጸጋ እኔ በጉልበቴ በዕልሜ በልፋቴ በጥረት ያገኘሁት ማለት ይልቅ ምን ያደርጋል? ሹክር አላህን የሚያመሰግንበት ያደርጋል። ስለዚህ ለሙስሊም ለሙእሚን አላህን በሐቂቃ ለማያውቁ ሰዎች በኢትራ የሚገጥማቸው ችግርና መከራ ሁሉ ሰብር አላልፋቸው ፈትናቸው አላህ ጋር ይበልጥ አቀማቸው አይባል። ለምን? ሙእሚን ስለሆነ። ያላህን ውሳኔ በፍቅር ስለሚቀበሉ አላህ ወጻፈባቸው ነገር ላይ ከብዘ ማለት ነው እንጂ ተሰመቁጥን ንግግርጭን ከአላህ ጋር መጋጨትን የመፍትያ አቅጣጫ አድርጎ ስለማያውቁ አላህም ስጣቸው ጸጋ ደግሞ ወደ ቁርአን ወደ ትእዊት ከመገንበት ይልቅ ያላህን ጸጋ በአግባቡ አኸራን የሚሸምቱበት አላህን የሚያመሰግኑበት አድርገው ይበልጥ ወደ አላህ ይቀርቡበታል እንጂ ከአላህ ጋር አይጋጩበት ነው ለዚህ ነው ረሱል ሰላቱ ወሰላም በአንድ ሐዲሳችን እንዳሉ አጀበን በእምር ሙእሚን ይላሉ የሙእሚን ነገር የሙእሚን ነገር አለ በጣም ይገርምኛል ያለ ረሱል እነ አምረሁ ኩሉሁ ለሁ ኸይር በሙእሚን ሁሉም ነገሩ ለሱ ጥሩ ነው ችግር ቢጠመው ጥሩ ነው መልካም ነገር ቢጠመው ጥሩ ነው መከራ ቢጠመው ጥሩ ነው መስልስ ነገር ቢጠመው ጥሩ ነው በሙእሚን ህይወት ላይ ይጎዳል የሚባል ክስተት ይመስለኛል በእምነቱ ለሙእሚን ጥሩ ነው ሀብትም ጥሩ ነው በሽታም ጥሩ ነው ጤንነትም ጥሩ ነው ሙእሚን እስከሆነ ድረስ በህይወት የሚገጥሙት ጥሩ የሚመጡ ነገሮች ለሱ ወደ አላህ ይበልጥ የሚቀርብባቸው እንጂ መስመር የሚስጥባቸው አይደለም ማለት እና የሙእሚን ነገር በጣም ይገርመኛል ረሱል ኢነ አምረሁ ኩልሁ ለሁ ኸይር የሙእሚን ነገር ሁሉም ለሱ ጥሩ ማለት እን አሷበሁ ደራ አለ ችግር መከራ ስቃይ የምን በሽታ ድህነት የዱንያ ህይወት ላይ ሙእሚንን ከገጠመው አለ صبر فكان خير الاحوال يتكبسان يا الله نساني بفكر يتكبلان يمطاو اسم فتنه لو عارف اندونه بمرتبه بتقبس تشجرنا مكرون يالفو الله فزي لكنيات يغطمو تشجرنا مكرى جنته سلمشمتبه لمؤمن خير من الله وان اصابه خير مركب نظر دمو كغطمان شكر وكان خير الله وكذلك يقول رأي سبا سيادا أهلا كالله يناكك وفت أمام مدر هربي بإيمان ملت السلام من ملكته الله اللي يمس قرين درد دراي يعني بزي الله اللي يمس قرين يتسطط أبداهن مسو ملكان هو جنة يرسل بطلال بزاينة سبئنا ከሙእሚኖች ለማንም አልተሰጠም ማለት ነው። ስለዚህ አላህ ጽፎት ነበር ዛሬ ሰውተባች ሰዎች ትሆናላችሁ። ባለፈው ሳምንት የሆነ ዘመድ የሞተባች ሰዎች አላችሁ። ዱንያዊ ቁሳቁሳችሁ ላይ ችግር የገጠማችሁ ሰዎች አላችሁ። ጤንነታችሁ ላይ ከተለመደው ውጪ ከሚያስተናግዳችሁ ወንድምና እህቶች አላችሁ። ከምትወዷቸው ሰዎች ቀልብ የሚሰብር ሞራል የሚነካ በጣም የሚያንቆጣቁት ሐሳብና ቃላት የገጠማችሁ ወንድሞች ይሄን አልአህዋል ማህሙዳ ተጽፏል ስትባሉ ቀደር الله ما شاء فعل الله ይብራስ الله ወስሎታል الله ወስሎ ነገር ሆነ ስትሉ ሰብራላችሁ ይሄን ግን የገጠማችሁ ችግርና መከራ ተስፋ አስቆርጣችሁ ሰብራችሁ ከአላህ ሽልማታችሁ ትገኛላችሁ በዚህ ሳምንት ውስጥ ደግሞ እጅግ አስቀራሚ አስገራሚ ህይወት ለውጥ አመጣችሁ። የምትፈልጉት ነገር ያገኛችሁ፣ ከበሽታ የዳናችሁ፣ ቤተሰቦቻችሁ ከጭን ከመቀራ የተገላገሉላችሁ ሰዎች ደግሞ አላችሁ። ወይም ጥንገር አልአህዋል መህፉዝ ላይ ተጽፏል። አላህ ጀለ ወዓላ ያውቅላችኋል። ይህ ነገር በአላህ እውቅና፣ በአላህ ውሳኔ፣ በአላህ አልአህዋል መህፉዝ ላይ መጽሐፍ የተረጋገጠ ነው። የታወቀ ክስተት ነው። አዲስ አይደለም ስትባሉ አልሐምዱሊላህ ለካ ቦታ ይሄን ነገር እንዳገኝ ቀደም ሲጽፎልኛል። አዎ ጽፎልሃል። እንግዲያውስ አልሐምዱሊላህ። ብር አገኘሁ አልሐምዱሊላህ። ጤና ሰጠኝ አልሐምዱሊላህ። የፈልገው ነገር ሸመትኩ አልሐምዱሊላህ። ዲግሪን ጨበጥኩ አልሐምዱሊላህ። ቁርአን ተፍሲር አከተምኩ አልሐምዱሊላህ። ለምን ይሄን ነገር رب العالمين ቀደም ሲል አልአህዋል መህፉዝ ላይ ጽፎ ስለነበረ ጽፎት ስለነበር ማለት ነው። ስለዚህ አላህን ተመሰግኑ። የገጠማችሁ መልካም ነገር ሁሉ ለእናንተ ይሆናል። ኸይር ይሆናል። ኸይር ይሆናል። በአመስጋኝነታችሁ ደግሞ አላህ የክትብኩም ሙሻክሪ ከአመስጋኞች ተርታ ይመድባችሁና ጀነትን ለመውረስ ጥሩ መልካም አጋጣሚ ተገኛል። አያችሁ ሙእሚን መሆን ዱንያ ላይ ሙእሚን መሆን ምን ክፋት አለው? ችግሩ ከኢማን ተገንጥለን ስንኖር ህይወታችን እንዳልኳችሁ በቅድም በተናገርነው በእንስሳ ህይወት ነው። ወዝን አላህ ለመዲነ ከፈሩ ያኩሩን ወይተመተዑ كما تأكل الأنعام والنار متولى مزا أنا مكاد صوت لك إنسسا عندما يقرأ يبرا له عندما يقرأ طارت له خلاص المسيوك إذينا نقرر شاك الموت جدا هذا جميعنا ورجعنا بساك الموت مؤمن لن ستهولون تككل من أملاك ستشبكهم ويداتش ويجمك ستولى برهولون ودى أملاكاتش يبرك أكرباتش ورمزي أهركاتش دنياهيتاتش بتسفى لمن المعلمزي تسفان بتقوطنا تسألم تنين بتونا يكبزاتشو سنزي الله جل وعلا يزين عن كثم المتربتو بيوتاتشو مجمعاتشو مبر هلو أمس قامنا صابر كونوت ملكا مبارو تشكلاك جن سنتمارنا من سلاستمارنا بيتشا سايهون صابروتشنا شاكروتشنا هلو أمس قامنا تاقاشو جمعنا هلو أمس سلاستماركو من تسرى سلطمارتشو سايهون قرآن ملو سنجمرو مؤمن لهم سنجمرنو من الصابرين زارة بذبار هوتاتشو جيغاس كيابين وسرسل تبريت اللاتشو ويتم من بموتش اللاتشو إذا نقر الله جل وعلا يسحفو يسحفو يكبرو ستبعو تسبيلو تتاقسونا بزيو اتلال تجست سنقات فارغاش تالفا اللاتشو الله جل وعلا كالصابر يتمدغو وملكام جنة يبقاتشو هرمائتين ها؟ مزاو دمو بيوتاتشو لا جب متقنا متوباتشو مدروش الله يزدقاتشو وشدمو اللهم بنا مسجن كبرة كتئبيت ككرات رقاتشو اللهم مسجناتشو يبنت ادقاء الله تتكرم بثنا جنة تورسال اللاتشو ومعرفة الله كامسجانيتش الله كالصابرتنا كتاركاش وشكار يا برقل الذين يبخلون وده القرآن كمان الشهلون الذين النزل على الله يبخلون ينسسطوا على ويأمرون الناس ويأمرون ينعزوا الناس سويتهم ينعزوا بالبخل بس السك ينعزوا سويتش على كمجمّرات آيات جاء المياز عند بلوكة بابارو الشامل أبرينا نسألناكو بعد تقالي كدوك عن البوكوت آيات ما أشعبكم المنام اسك هاشف درسات البوكوتين بيتقلون براسكم بطني لا تخزنوا حزما يخرجكم إلى أن تهلكوا أنفسكم أن تهلكوا أنفسكم ولا تفرحوا فرحا ولا تفرحوا فرحا بذين دمو طول نجر سيغطناچو دمو دشتاچو متغيخو حتى تأشروا فيه وتطروا كراتنا برا وسط بداچو راساچو لاداغا ندتغالطو الله جل وعلا يفضل ما كذل أنكت من النسات بعد العيش نقولون عندما تلالك بسال إسلامك أن تشمير له من عرف سر الله في القبر هانت عليه المصائب يعني أواكي ونسو بسال ونسو أستوى ونسو سر الله في القبر الله بالنسل والسالة إن ببسط هذا القول غانت عليه المصائب دهيت اللي جت وتجرنا مكراد مو قالوا التايوان ياتو عندسو عاكي كوره بني كون ايتاچو اماتاچو تموت عليه ها يا امات المتباچو الله يطبقناچو اماتاچو بني بس تموت كلب مصيبه معلوم بزي مصيبه بسال سوت عارفوت مقنوت استوت كونتو بانه سانك الجسد عندك وكي هانت عليكم المصائب مضمرة يا الله السلام من ستحصبه فالله السلام ده مدافع الله ممارر عواج مبالهم سلمة الربو والله مصاني بصدات الكبرى الله يدكت مع تشوف مصيبا دمه ثم انتلاك كم بما عايزة هذا المسألة بسنا قال عمر رضي الله عنه فإن الناس يكثر من عمر من عليه الصلاة ما أصابت من مصيبة إلا وجدت فيها ثلاث نعم عجيب ادنيا عندي كم تشبرات مكان من مالا بنك كان تشبر ሶስት ምዕናዎችን ማግኘ አያችሁ አቅላችሁ አዋቂ ስትሆኑ ምን ስትሆኑ ችግሮችን ምታይበት መነጽር ይቀየርና ምንም ይላል አላህ በሰጣችሁ የኢማን ብርሃን ነገሮችን ምታዩትና ችግር ደግሞ ሶስት እዛ ችግሩ ሶስት ጸባዮች ነው ያለው አለ አንድ አልኡላ አንና ለም ተኩል ፊዲን ያለ መጀመሪያ ዲያ የበጠመን ችግር በሃይማኖት ይላል በዲን ላይ ባለመሆኑ ትልቅ ኒዕማ ነው። እምሮ ይቆረጣል፣ ምስቴት ይመታል፣ ልጆቼ ይመታሉ፣ ሰውነት ይቆስላል፣ ፍች ይገጥመኛል፣ ድህነት ይገጥመኛል፣ በሽታ ይገጥመኛል። ይህ ሁሉ ችግርና መከራ ዲን ላይ ባለመሆኑ ይደሰታለሁ አለ። አታንያ ሁለተኛ አና ለም ተኩን አዕበሚ ምማ ካነ ሌላው ደግሞ በህይወቴ ቀደም ሲል የኩፍ ሀያት ውስጥ ነበር። ስለዚህ ከመጀመሪያው ሙሲባ ያሁን ሙሲባ እንደማይበልጥ ስለምረዳ ይህን ለእኔ ትልቅ ጸጋ ነው አለ። አታንተ ሶስተኛው አንላህ ዩዕጢ አለይህ ሰዋብ አልዓዚም ወልአጅር አልከቢር። ሶስተኛውና የመጨረሻው በሚገጥመን ችግሮች ውስጥ የማገኘው ጸጋ አለ። በገጠመን ችግር ልክ አላህ ከባድ ሰዋብ ይሰጠኛል አለ። ነቢዩ ምን አሉ? ይህንን የዑመር ሀሳብ ደግፈው إن إذا من بزاعي ما إذا من بلاء بنيارة سوات فتنا بزادات القطر حجرات يزاني هل يتأمر هلال حجرات يزاني هل يتأمر هلال تنش تبير بالتأمر سوى تنش أجره يكفر كبار تبير بالتأمر يشبر أتاكوان سكاي مكران دمتن وتشك مسوى الله ذو الملك الذي كبار من اجر الدنيا معناتها نزلوا القران تشجر بطماتشو متتغسوا تشجر بطماتشو الله يوم يستعوذ بارك الناس من كتب من على الله وبشر الذين وبشر الصابرين الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون أولئك عليهم صلوات الرب أولئك هم المهتدون يا محمد عليك وبشر الصابرين تقداشوك لباكنا بسرمين تقداشوك الجنة لله أنا زنة اللاك من بيت أبك أتشوها اللي منه أبسراتشوها اللي ما أناتشو صابرين يتسي القرآن واسم من دلتا الذين انزلناه اذا اصابتهم مصيبه شجر مكراس يغطماچو قال انها ان لله وانا اليه راجعون انكم دنجل سوق يقتلال ان لله وانا اليه راجعون انكم سوق انما الله من امر الله منزل موت الله معناته اذا ما له صابره الله زين كبار شباب اللهچون ابسراچو الذي سويك الله من رحمتنا ازمات هم يردباتوا سنوزي عند منها هتوشي شجر مكراسي جتمن مصبر متابس شلمات السلطان الله عزم كباد عزر من دنيا قد يقاب بزالنا اتكرسو عند الله دمو بيوتاتش من مجتمن طريق مجتمن اتشارنا نظام الكام نعمة وشن دمو كسويتش تشارن بنهوش عواكيوش በትግላችን በጥረታችን ያገኘን ብርቱ ሰዎችንም ብለን በራሳችን ላይ ከመኮፈስ ከመጠማመን ከመኩራት ብራነት እዚህስ ከመግባት መቆጠብ ያስፈልጋል። ምን ለከም የሚጠበቀው አልহামዱሊላህ አለ هذه النعمه قران ميلان وما من نعمه الا من الله عندهم ጸጋ የለም የምትሰጡት ከአላህ ዘንድ ቢሆን እንጂ እናንተ በጥረታችሁ ስለለፋችሁ ስለጣራችሁ ብቻ አይደለም አላህ ጀለ ወዓላ ከሱህም ቢሆን ጸጋ ነው የሚሰጣችሁ ይላል። ከዚህም ይሄን ጸጋ ነው የሚሰጣችሁ ይላል። ስለዚህ በየታችሁ ላይ የሚበጥናችሁ ነገሮች ሁሉ ከአላህ ዘንድ እንደተሰጣችሁ አውቃችሁ አላህን ማመስገን ከእያንዳንዱ ምን ይጠበቃል? ቀጥሎ አድርጎ ሲረስስት ይነግረናል። ባለፈው በሚገርም ሁኔታ ስለ ደግነት ብዙ አይነትን ነበር። ይሄ ምዕራፍ ሚገርም ነው። ሱረቱል ሐዲድ ከደግነት ከሰጥነት ጋር በተያያዘ ሰፊ ሀሳቦችን ይዟል። አለዚነ ይበላላ እነዚያ እኮ ይብኸሉን የሚሰስቱ ወየእምሩን የሚያዙ አናሰ ሰዎችን ብልቡኽል በስስት የሚያዙ ሰዎች ومن يتولى فإن الله هو الولي الحميد الذين يبخلون ويأمرون الناس بالبخل يبخلون بالإنفاق في سبيل الله ولا يكفيهم ذلك حتى يأمر الناس بالبخل ويرغبون في الإمساك ومن يتولى ومن يعرض عن الإنفاق فإن الله هو الولي الحميد النظام ስስታ ምንም ሰዎች በራሳቸው ላይ ብቻ ስስትን ያገድቡት ስላቸውም ደግሞ ሰዎች ባላህም ብላ ወጭ እንዳያደርጉ ደሃ እንዳይረዱ ጉሉን እንዳያገለግሉ አረባክ ቆጡ ብልመት አለ ለምን ብለህ ምን ትረጫለህ እያሉ ሰዎች ስስታምና ቋጣሪ እንዲሆኑ የሚያበረታቱና የሚያዙ ሰዎች ከእኔ ጋር የተጋጩ የእኔን ትእዛዝ አልጠበቁም መከባድ ችግር ራሳችን ያጋለጥናችሁ ይላል። ወመን የተወለ ከደግነት ፍቅር የሚያዘር ካለ በግ ሆኖ ስጡ ማለኩላቱን ፍቁ ፊ ሰቢልላ ባላህም ብለ ለምን ብለ ወጭ ማታውቁ እያልኳችሁ ወመን የተወለ ፍቅር የሚያዘር ሰው ካለ ወመን ማለት ሰው ነው። የተወለ ማለት ፍቅር የሚያዘር ከምን ከመስጠት በግ ከመሆን ዳን ከመርዳት ፍቅር የሚያዘር ነው የሚሰጥ ካለ ስስታም ስስታምነቱ ለተበቅጣት ነው ተጣለው እና ተረሱት ግን ፈኢንላህ አላህ ኮ ሁል ወን እሱ ሀብታምና የተቃቃ አምላክ ነው። አልሐሚድ ሙስቢር ወን አምላክ ነው። ይመሰገን የሚገባው ጌታ ነው እንጂ ከእናንተ ጥቃቅን ነገሮቻችሁ የሚጠቅሙት ችግሮች ከእናንተ ሰደቃ የሚጠብቅ አምላክ አይደለም። አልሰጥም ብላችሁ ከደግነት ዓለም ስትወጡ አላህ ጀለ ወዓላ በስስታም እንደፈርዶ ሊቀጣችሁ እንደምችል ብታስቡ መልካም ነው ይላል። ምንድነው ሰሞኑን አላህ በጣም በጣም ያሳዘነ ነገር ገጥሞኛል። ከይሄ አንዳንዶች የላኳቸው ሳንቲሞች ነው ዞር ዞር ብዙ ሰዎችን ለሚሰጥላቸው ነገርኩበት በሚያሳዝን ሁኔታ በተለይ አንዳንድ ምን መምህራኖች ድንልክ ዲን ለመማር ማስተማር ግዛቸውን ያቃጠሉ ትልቅ እነዚህ ዓሊሞች በጣም አሳዛኝ ሁኔታ ውስጥ ገጥመውኛል። አስፈላጊ ከሆነ መጨረሻ ላይ ነግራችኋለሁ። ስስት በተመለከተ ነብሳ ስለም ላየጅ ተሚዑ ፊ ሙእሚኒን አልቡኽሉ ወልኢማን አው ከማ ቃል ነቢይ ስስታምነትና ኢማን በአንድ ሙእሚን ቀልብ ውስጥ አብረው አይሰበሰቡም ማለት ነው። ወይ ስስታም ነው የሚሆነው ወይ ሙእሚን ነው የሚሆነው። ሙእሚን ከስስት የራቀ ስለሆነ ማለት ነው። ኢማንና ስስት በአንድ ሙእሚን ልብ ውስጥ ፍጹም አይሰበሰቡም። አላህም በዛሬ አያት ላይ ምን ያለው አለዚነ ይብኸሉን ወየእምሩን ናስ ቢልቡኽል እነዛ ስስታም የሆኑ ግለሰቦችና ሰዎችን በስስት የሚያዙ ሰዎች ከነሱ ምንም እንደማልፈልግ ይወቁ። እኔ የተቃቃሁ ነው ምስጉን ነው አምላክ ነኝ ባይሆን በስስታቸው ምክንያት ሊቀጡ እንደሚችሉ ሊያስተውሉና ሊገነዘቡ ይገባል ሲል ስስታምነትን ወቅሶ ነው ይገረል። ነብሳ ስለም በግልጽ ቋንቋ ስስት የሚባል ነገር ቅደም ሲል የነበሩ ህዝቦችን ያጠፋ፣ የተለያዩ ህዝቦችን ለችግርና ለመከራ የዳረገ አስቀያሚ ባህል መሆኑን በተለያዩ ሀዲስ ገልጸው አስተምረዋል። ፈኢነ ላሀ ሁወ ልገኒዩ ልሐሚድ فإن الله مستغن عنه وعن إنفاقه محمود في ذاته وصفاته لا يضره الإعراض عن شكره ولا تنفعه طاعة الطائعين وفيه وعيد وتهديد. فإن الله هو الغني الحميد سيد الله وليت القاق أهنا من مسجن المجبان بظهر يوم مسجن يوم كاملاك مهولة يتكايق سستعمل سلسستي أنا أجدني بارهم جتشاتشو لوانيش أبداوش هلو أنا أسطحاتشو بول مهولي ليانو سبقوا مدار المجبب وانس قلن تتعدل سستين كمرتو كدقلتو كإنفاقو متاتشو مكاوري ميوكوتي والمسان تنكر أنا لا تكمني أنا تبقى هم حتى أملاكنا من عمل شاريين كالنفسي بدل زي مركان مسلاك اللي مراشو متكمو ومن أسعف عليها بسست انفاق ما أعرف نفسي من جديدة أمام بيتي من جديدة مني بدأت من بالناتشل من رب تتجبى أمنا سلذي الله سبحانه وتعالى وسبت أن تقضيت تسون أمسقال هنا من كان السبارك هنا لم يده كل من يشعر بنفس الكاف طرف ما تجد أبقى بطال لقد أرسلنا إلى الله دربت كل كنا رسلنا من أكثر يتشاتين دربت لكنا بل بجنا جلس يولي تأمراتكم جلس يولي من رضاكم ستن لكنا اتجوان وأنزلنا أرضنا معاهم الكتاب كما سبانا سأكلم أرضنا والميزان ميزان من أرضنا بس يولي مكاكل فتن بسفن ميزان مالت عقل من التبرى عابل من التبرى فتن كتابنا فتن مدر قصر أرضنا لهم كالاتشو ليقوم الناس سويتم بكم بفلق النار بالقسط بتككل ان بكم بفلق كتابنا مزارم وسويت اوردنا لها لقد ارسلنا رسولنا بالبينات والله لقد بعثنا رسولنا بالحجج القواطع والمعجزات بالبينات الله ምንያቶችን ሁሉ ሲከዘንም ለብይደ ለብይ ለምናቸው ማረጋገጫ የሚሆኑ ተአምራቶችን አብረን ሰጥተናል ናቸው። ከዚህ በግድ በግድ ወደርክም ጠላም ተቀበል ምቋንጥ አይደለም ያናገረው። ማያተኛ ስንልክለት ይራክም ለብይ እኮ ለምን መልአክተኛ ነው? መልአክተኛ ለምን ነው? ለነብይ መሐመድ ቁርአን ተሰጠ፣ ለሙሳ ብትር ተሰጠ፣ ለኢሳ ሰልም ፈወስ፣ ለሙሐመድ ለማሻር تعمل تسطو مسايح جمال اندين بيه تبارا بيتشا لنبياتوش هلو تأمراتوش تسط الملاك ناتشو سيلي بتأمرات ورلو تشاتش تلاكو نبيه لبيه بدارياتوش بدارياتشو وتلاكو بيت علامة يلولفو رسالاتشو بابا بمادر سناتشو يتاك منه وأنزلنا معه تأمراتو بيتشاسهم كالنسولر أربنا لرمبا من الكتاب السماوية كسماوي النور مصاحف المسطنة الشوال التي فيها سعادة البشرية نزام مصاحف السلامنا الله والسولي ويش بناتشون أخراتشون ينور الجبات باستنى النور البث مصاحف المسطنة الشوال وأنزلنا القانون الذي يحكم به بين الناس بسويتش مكاكل فرد يمسك من المصحف هد هذا شنو ارجناه وفسره وفسر بعضهم الميزان بانه العدل قال ابن زيد هو ما يوزن به ويتعامل وانزلنا معه كرسلوچ دار ارجناه الكتاب مصحف ارجناه والميزان مصحف بتاع صاحب ميزان من ارجناه ميزان ابن زيد ሰዎች ማብራሪያዎች ላይ ሲሸጡ ሲገዙ የሚጠቃቀሙበት ሚዛን ነው። በቃ ፍትህ ቢሰጥ አንዱ አንዱን እንዳይበድል ይሄ ሚዛን ነው ብሎ ፈሰርቶ ለሎቹ በእግሩ ለማደም ይላል ፍትህ ነው። እነዚህ ገጽ ሰዎች አቅላቸውን ተጠቅመው ፍትህ እንዲያሰፍኑ አያይዘን ፍትህን አስፍነናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀበረል ሁድ እንዲሁም ገለጭ አሁን የነባችሁ ማርያም ማይክሽ አይሰማም ነበር አለሽ ማርያም ኦኬ ሰማሻለሁ ኦኬ ስታስ ስታስ መጥቷል ማይክ ፈሪ ስታስ الله رسولكم سلك تأمرات المستقبل الشاسعين كمسوبار مصافهم بالنار بايتنا والميزان عبرين فتح فتح المبال مجر مدل بيتسلا يجب وادر قوان سويتش بالنهبراي بيوناتات سويتش بالنجاج البساء سويتش باندو أفراري اندو تراهز هنا من البساء اتلاي مهكلات فتح نورو ففتح المتدادري الله جل وعلا بما درجه رجب ميزان المورد جابه لهم بما يلي أدركه سبال كتابة أردكه فتح المتدادس لهم بما أدركه لهم بما يسبال ويقول الناس سويت مديك أمدك بجيه بالقصة بتككل فتح الله مديك أمدية ميزان المتدادهم رجيم كتابا المتدادس لهم أورد جابه وأنزلنا الحديث أنا كالزامبا الشابر بروتين موردنا منها فيه بأس بالزابرة توسط هاي لما تنكاري عن البسيون بأس شريط برتو هاي لما تنكاري بوسط المستوى لبك البرة عور بنا ومنافع لبنا نسأل جوش كفتنا بالغانيتم تقأم الوميسة البرة عور بنا ولي يعلم الله ومن اللي بنا يضربنا الله علم الظهور مر بعد خمد دولين من ينصره ورسله السنة المردتين ولكات شوما الاثنين يمردتين أكالك ضيفا لما لك بالغيب بالغيب ضريق مالك الله سيعيد سنة الدرسة سيعيد بجات شو سيداس سيد الله ضريقه فغيبه بملئك كتن الضرات كالنبير تكبله اللهم ملأتهم يميره تنسويك علم الظهور الضيفة ما نفاته لما يكنا لمرد هذا تبله كتابة أربان مزانة أربان انبزهم دمو دوستي كفتنيا تكأمنا انبزهم كفتنيا يهاي المزان يمشتعر بيتن الضرات مدى البيتسرى أربانا وانزلنا الحديدة في بأس شديد مالك وخلقنا وأوجدنا الحديث براتني من البسرة عندي الدنيا عندي بلا دربنا في بأس شديد لأن آلات الحرب تتخذ منه بأس شديد مالك أنكر كبب على هذه المادركة مستعرب بتعلم مالكنا لمن؟ أيام دعني بطور مسارة وزي عبرة مسارة كالدروعي فرنا بطور قميس فورج ده يقولون الناس يسألون يسكفتني يتكلمون زالة دلوية جاو أوروك العربية من الربع السراء كذي كبرتني كفتني يتكلمون كفتني حالما غلبتني بوتوس يعني المسيور مدربة صلاة الله سبنينا إني أولي من الله أنا لم يفكر كتير يعني يبدو ما أدربه ولي يعلم الله الله ማወቅ ፈልጉ ማወቅ ማለት ማረጋገጥ ፈልጉ علم الظهور ይባላል ቀደም ሲል በعلم العذر የሚያቀው ነገር በይፋ በተጨባጭ መመልከት ፈልጉ ነው من ينصره ورسله እሱን ወይም ዲኑንና የራሳቸው መልእክተኞች እነማን እንደሚረዱ ማወቅ ፈልጉ ነው መጽሐፍንም አድል ፍትህንም ብረትንም ምድር ገጻ እንዲኖሩ ያደረግኩት እነዚህ ነገሮችን ተጠቅመው የአላህን ዲን የሚረዱት ሁላፍተኞችን የሚረዱት እነማን እንደሆኑ ማረጋገጥ ፈልጉ ነው ይላል አላህ ቢልገይ ማለት በሩቅ አላህን ሳያዩት እነማን ናቸው የሚረዱት አላህን ሳያዩት ዲኑን እነማን ናቸው የሚያገለግሉት አላህን ሳያዩት ምድር ገጽ ላይ አላህ ላካቸው ነቢያቶች የሚያግዙ የሚረዱ እነማን ናቸው ቀደም ሲል ባቃቸው በተጨባጭ ማነታቸው ሊያሳውቅ ፈልጎ አላህ ጀለ ወዓላ ይሁሉ በረከት የሚሉ ጸባ ምድር ገጽ ላይ አውርጃለ እንላህ ከወጅን አዚዝ አላህ ብርቱና አሸናፊ የሆነ አምላክ ነው ብርቱና አሸናፊ ቃድሩ አለ ለኢንቲካም ኢዳኢሁ ቢነፍሲ አዚዙ አልጋሊቡ ላይጋለቡ فهو غني بقدرته وعزته عن كل احد الله ፍጥራን ወይም ጥላቶችን መበቀል የሚችል ቀውያ አምላክ ነው። ሀያል ብርቱ ጌታ ነው። አዚዙን እንደዚህም ደግሞ አሸናፊ ነው። አንድም አካል ከአላህ ጋር ተፎካክሮ አላህ ጋር ጦርነት ውስጥ ግብግብ ውስጥ ገብቶ አላህ ማሸነፍ የሚችል አካል የለም። አላህ ማለት አሸናፊ ብርቱ ሀያል አምላክ ነው። ስለዚህ ወንድም ቢሆን የእሱም ዲን የእሱም መላእክተኛ እሚረዱ ለፍተው ደክመው ጥረው ብረው ጀነትን የሚወርሱ አካሎችን በተጨባጭ ምድገጽ ላይ ማወቅ ማየት ስለሚፈልግ ከተባርጉ ከተናስብዩ ብረትን ምድገጽ ላይ ፈጥሮ እሱን ተጠቅመው ኪታቡን እያነበቡ ሐቅን ይረዱ ሚዛን ፍትህን ተጠቅመው ደግሞ ምድገጽ ላይ የእውነት ቲፎዞች የሚሆኑ ብረትን ተጠቅመው ደግሞ ምድገጽ ላይ የአላህና የረሱሉን ዲን የሚያግዙና የሚያገለግሉ አካሎችን በተጨባጭ ማወቅ ፈልጌ ይህን ሁሉ አድርጋለሁ ይላል። ይህን ሁሉ ولقد أرسلنا نوحا نوح لك برقط لكنوال إلى الله نوح برقط لكنوال وإبراهيم إبراهيم من ملعب تنيا برقط لكنوال وجعلنا أبرقنا إلى الله في ذريتهما በሙሐና በኢብራሂም ዝርያዎች ውስጥ ያድርገናል አንብወተ ነብይነትን ያድርገናል። ሙሐም ላክ ነው ኢብራሂም ላክ ነው እነሱ ይህንን የሪሳላ ሐላፊነት በአግባቡ ተወጡ። እኔ ዘንድ ጥሩ ማዕረግ አግኝተው ዱንያን ሲለቁ በእነሱም ዝርያዎች ውስጥ ነብይነትን አድርጌያለሁ። እንደምታውቁት ኢብራሂም ልጆቹ ኢስሐቅና እስማኤል ነቢያቶች ናቸው። የሙሐም ዝርያዎች አብዛኞቹ መስመር ቢለቁ ነቢያቶች አሉ፣ ጥሩ ሰዎች አሉ ማለት ነው። ስለዚህ ከነሱ ዝርያዎች ውስጥ ነቢያቶችን አድርገናል። ወልኪታብ ነቢያቶች ብቻ ማድረግ ሳይሆን ኪታብንም አብረን ሰጥተናቸዋል። ከምንም ተደ ከኖህና ከኢብራሂም ዝርያዎች ውስጥ ቅንም መንገድ የተከተሉ ሰዎች አሉ። ወከቴሩን ብዙዎቹ ደግሞ ምንም ከነሱ መካከል ፋሲቁን ብዙዎቹ አመፀኞች መስመር የለቀቁ ሲሆን ከፊሎቹ ደግሞ ሙፍቲ ናቸው። የተላከላቸው ነብይ የሚከተሉ የወረላቸው ቁርአን አንብበው የወረላቸው መጽሐፍ አንብበው ተረድተው ለመኖር የሚታገሉ ናቸው ይላል። አብዛኛው ግን አመጽንና እንቢተኝነት የሚመረጣቸው ታሪክ ሲናገሩ ኖሯል ይላል። ثم قفلنا كذان اسكتلنا كنوحنا كابراهيم በኋላ ዝርያቸው ከዝርያቸው ደግሞ በኋላ ثم ከዛም በኋላ قفلنا አስከትለና አላህ على آثارهم كنسوا فانا كنسوا اثر كنسوا قطلو ማለት ነው። ምን አስከትለናል? ورسلنا رسولዎቻችንን በመላእክት አስከትለናል። وقفلنا بعيسى ابن مريم سنአስከትል ቆይተን በስተመጨረሻ ኢሳ ኢየሱስ የማርያምን ልጅ ነብይ ረሱል አድርገን አስከትለን ከነዋል። ወአተይናሁ ለኢሳ ለኢየሱስ ሰጠናል አልኢንጂል ወንጌልን ህዝቦችን እንዲያስተምርበት በመጽሐፍት መሰተናል። እሱንም ተአምር ሰተን ሰዎችን የፈወስን ማዳን አቅም ሰተን ነብዩና ረሱል አድርገን ልከነዋል። ወጀዐልና ረከዝን በተጨማሪ እኮ አድርገናል ፍቁሉብነቱ በመዛ ሰዎች ልቦና ውስጥ ማድርገናል። እከባዑሁ እሱን በተከተሉ ኢንሳን ኢየሱስን ነብዩና የአምላክ መልእክተኛ ነው ብለው በተከተሉ ሰዎች ልቦና ውስጥ አድርገናል። ምን ራፈታን እዝነትን አድርገናል። ወአህመተን እንደዚህ ደግሞ ርህራሄን አድርገናል። ወረህባንየተን ባህታዊነትን እንዲኖር አድርገናል። እተብዑሁ ይቺ ባህታዊነት ደግሞ የፈጠሯት ይሆንስ ማለት ነው። በራሳቸው እንደ አዲስ ሃይማኖታቸው ውስጥ የቀላቀሏት ስትሆን አድርገንባቸዋል። ምን ከተብናሃ ይህንን ባህታዊነት እነሱ ላይ አልጻፍ ነው የሚኛ አለይህም በእነሱ ላይ አልጻፍ ነው ኢላ ብትጋአ ፈልገው ቢሆን እንጂ ኢላ ቢሆን እንጂ ኢብትጋአ ፈልገው ቢሆን እንጂ ሪድዋንላህ የአላህን ውዴታ የአላህን ፍቅር ፈልገው እንጂ እኛ አታግቡ አትስሩ ጥሩ ነገር አትብሉ ጥሩ ነገር አትልበሱ ብለን አልጻፍንባቸውም። እነሱ ግን የአምላክን ፍቅር ፈልገው አድርገውታል። ይህንን ነገር ፈጽመውታል ይላል። ወልዋን ኢላሂ ፈማራአውሃ ያላህን ፍቅር ፈልገው ባህታዊነትን ጀመሩት። እኛም ጻፍንባቸው ከተሙ ያደረግን። እነሱ ግን ይህን ባህታዊነት እንደ አዲስ ፈጥረው ሲያበቁ ፈማራአውሃ አልጠበቋትም። ሐቀ ሪአየትሃ ተገቢውን ጥበቃን አልጠበቋትም። ጀመሯትን ባህታዊነት ጠብቀው እንኳን አላስኬድም ማለት ነው። አንድ ሰው ሃይማኖት ውስጥ የሆነ ጥሩ ነገር ይጠቅመኛል ብሎ ጀመረ። መጀመሩ አምላክ ባይጽፍበትም ጀምረው ብሎ ባይፈቅድለትም ባያዘው በራስ ተነሳሽነት የአምላክን ፍቅር ፈልጎ አደረገው። ስህተት ነበረ። ሁለተኛ ሌላ ጥፋት ደግሞ የጀመረውን ነገር ደግሞ በስርዓት ጠብቆ ይዞ መቀጠል አልቻለም። ሁለተኛ ጥፋት ማለት ነው። እና ኢየሱስን ኢንሳን በትክክል ነብይነቱን ተቀብለው የአምላክ መልእክተኝነቱን ተቀብለው የእሱ ደጋፊ የነበሩ ሰዎችን እዝነትና ርህራሄን ልቦናቸው ሳደርግ በተጨማሪ ባህታዊነትንም እንደ አዲስ ፈጥሯት እኔም ጽፌባቸው ማዕከላቸው ላይ ትገኛለች። የሚገርመው ነገር ግን ባህታዊነትን ጠብቀው እስከ መጨረሻ ሐቁን ጠብቀው አላስኬዱትም ይላል። فمرعوها هل طبقاتهم حق رعايتها والمجباتها هل طبقاتهم قوم باتاونتهم عند أنساساتهم وزيت التغازم لها فآتين الذين بالنزع سوو ستناتهم منهم كالنس مكاكل أجرهم من باتهم ستناتهم وإنساء تكتاب منهم تذكر لنا بالله يبدو سووتهم أجراتهم من باتهم ستناتهم وكثير بزوجهم منهم كالناس مكاكل إساء كتلاك الله تهزبوش مكاكل بزوجهم واسقون أما تأنيوكنا أنبتنيوكنا أولا أنبتنيوكنا ناتو بزهم دنيا ملاي آخر ملاي كما يكس آل دان المجال سبهي الله جل وعلا إساء لنا ነቢያቶችን ሁሉ ሲልክ አብሮ መጽሐፍ እንደላከ ሚዛኑን ምድር ገጽ ላይ እንዳወረደ ሰዎች ያን መጽሐፍ አንብበው አቅላቸውን ተጠቅመው አላህ ያወረደውን ፍትህ ተጠቅመው የአላህን ዲን አገልግለው ሰዎች መካከል ፍትህንና ሚዛናዊነትን አስፍነው እንዲሄዱ رب العالمين እንዲያደርገው። እነሱ ግን ከዛም ባሻገር ባህታዊነትን ጨምረው ዱንያ ላይ አላህ ጀል ወዓላ ሰው ሲፈጥረው ተጋብቶ እንዲሆን ዱንያ ላይ ያሉ ጥሩ ነገሮችን ሊጠቀም ጥሩ ነገር እንዲለበስ እንዲያገባ ከሰው ተገንጥሎ ሳይሆን ማህበራዊ ህይወትን ለምዶ ምድራዊ ህይወትን በአግባቡ ተጠቅሞ እንዲያልፍ ነው አላህ ጀል ወዓላ ሰው ልጅ ወዝ ምድ ያመጣው። እነሱ ግን ይህን ባህታዊነትን ፈጠሩት። ነገር ግን በአግባቡ አላስኬዱትም። ዛሬም በተጨባጭ የሚታይ ነገር አለ። ሰዎች ባታይነትን መርጠው ይገባሉ። ነገርም ዛህው ተስከደብ በኋላ የተለያየ አይነት ችግር ሲዳረጉ ያምኑ ስርዓት እንኳን ጠብቆ መጓዝ ባለመቻላቸው ራሳቸውንም የዛን አስተሳሰብ ደጋፊዎችንም ክብር ሲነኩና አልበር ነገር ውስጥ ይገቡ በተጨባጭ እያየን እየሰማን الله جل وعلا باور ربي قرآن نبرد صلاة بالله ميزان عادل ما فتح تكمل يا الله نبرد تو نبرد كما كان الله زباد جون جمت كم يرسوك ملكا مبارك شادر بك كزاكم الله خيرا نتمشي فتكنك مسرنيا يو يبزي مسرنيا القراءات مالك نبرد بك ديان نبرد أرسونا ዛሬው ጋር ገባችሁ ነገር ደስ ነገር ነው ያለው ለዛሬ ወዘች ቀን ብዙ ይረኩባችሁ ነው ብዙ የሚያናግር ነገር ስለሆነ ሪፖርት ያደረኩት እና ሁሉ አለ በሰማነው በሰደቀ ለተናገረው መስራ ስለቻለ አድርገን ሰላም አለይኩም ወራህመቱላሂ